أعوذ بالله من الشيطان الرجيم. لقد رضي الله عن المؤمنين إذ يبايعونك تحت الشجرة وعلم ما في قلوبهم فأنزل السكينة عليهم وأثابهم فتحا قريبا ومغانم كثيرة يأخذونها وكان الله عزيزا حكيما وعدكم الله مغانم كثيرة تأخذونها فعجل لكم هذه وكف أيدي الناس عنكم ولتكون آية للمؤمنين ويهديكم صراطا مستقيما وأخرى لم تقدروا عليها قد أحاط الله بها وكان الله على كل شيء قديرا. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الكريم. ባለፈው ሳምንት ሱረቱል ፈትህ ስንቀራ በአብዛኛው የተነጋገርነው እስከማስታውሰው ድረስ በሁዴቢያ ዘመቻ ላይ ወደ ኋላ የቀሩ ሰዎችን አስመልክተን አላሁ ጀለ ወዓላ ስለ እነሱ ያስቀመጣቸውን አንቀጾች አብረን ለማየት ሞክረናል። ጠቅለል ባለ መልኩ በዛ ወሳኝና አንገብጋቢ በሆነ ወቅት ላይ ኡምራ ፕሮግራም ቀርተው ከመፍራትና ከመስጋታቸው የተነሳ ከኡምራ ፕሮግራም ቀርተው ስለነበሩ የገጠር ሰዎች፣ ቀርተው ስለነበሩ መናፍቃኖችና ፍርሃትን የተላበሱ ሰዎችን አስመልክቶ ቁርአን ወቀሳና ትችትን ሲነዝር እንደነበረ አይተናል። መጨረሻ አካባቢ ግን ምንድን ነበር ያለው? እናንተ እነሱ ምንድን ነበር ዘሩና نتبعكم بلو نبرا كذاب على بالو تنقسقاسيوچ وطيت يغنيا لو مياسواچو انقسقاسيوچ لاي انساتف اتكلكلون تاون يميل طقوم انستو نبرنا الله بفصوم ايهونم بايهون بتام كبابال بميبالو حيلنا غلوت بالاچو يطلات اكالوش غار ميدرغو زمچاوش لاي اندتساتفو تتقرالاچو يان غزي اندتلمدو بينداتلو ادراچو يميل እንዲህ ጠንከር ያለ ነገር አይተን ነበር። ሲዘጋው እንደው ምንድን ያለው? ወእንተ ተወለው ከማ ተወለይቱ ምን ቀብል يعذبكم عذابا አሊማ ነበር ያለው። እንደተለመደው ከዘመቻ ያን ጊዜ ስትጠሩ ፊታችሁን ካዞራችሁ አሁን ለይቅርታ በሩን ሁሉ ስለዘጋችሁ ታደጋው ከባድ ነው ትቀጣላችሁ የሚል ጥቆማ አንሶ ነበር። በስተመጨረሻ ግን ሁሉ ጊዜ ዘመቻ ጥሪ ሲቀርብ ለአቅማዳም የደረሱ ጤነኛ የሆኑ ሰዎች ዘመቻውን ጥሪውን አክብረው መሳተፍ ይኖርባቸዋል። አላህ ባለፈው ሳምንት ትምህርቱን ሲዘጋው አይነ ስውር የሆኑ አካለ ስንኩል የሆኑ በትክክል በሽታ ያለባቸው ሰዎች እንደዚህ አይነት ጥሪዎች ሲቀርቡ ለጥሪው ምላሽ በመስጠት ካልተንቀሳቀሱ እነሱ አይወቀሱም አይ ተወቃሽ አይሆኑም ወንጀለኛም አይሆኑም ብሎ ነበር አላህ ያቁም ነው። ግን በምን ዘጋው? ከዛ ወመን ይጥዒላህ ወራሱለሁ ይድኺልሁ ጀናትን ተጅሪ ምን ታህቲሃ አልአንሃር ወመን ይተወለ ይዐዝብሁ ዐዛበን አሊማ። በጥቅሉ አካለ ስንኩልም ይሁን አይነ ስውርም ይሁን በሽተኛም ይሁን በትግል ሜዳ ላይ ወጥቶ የሚታገለው አካል ይሁን አላህንና መላእክቱን የሚታዘዝ ከሆነ ጀነት መግባቱ አይቀርም ማለት። ትግል ሜዳ ላይ ሆኖ አመጽን ከመረጠ፣ በሽተኛ ሆኖ አልጋ ላይ ተኝቶ አመጽን ከመረጠ ይሄን ጊዜ አስቸጋሪ ይሆናል። ጠቅለል ባለ መልኩ የትኛውን ቦታ ላይ ሰው ይሁን አላሁ ጀለ ወዓላን ከታዘዘ ረሱልንም ታዞ ዱንያውን በዚህ መልኩ የሚያሳልፍ ከሆነ አላሁ ጀለ ወዓላ በተቃራኒው ጀና እንደሚሰጠው ቃል የገባበትን አያት አይተን ነበር ያቆም ነው። ወደ ዛሬ ደርሴ ስገባ አላህ ምን ይላል? ለቀድ ረዲየላሁ ለቀድ በእርግጥ ረዲየላሁ አላህ ወዷል አኒል ሙእሚኒነ ከሙእሚኖች ላይ ወዷል ኢዝ ዩባይዑነክ ቃል ኪዳን በሚጋቡ ጊዜ ከአንተ ጋር ቃል ኪዳን በሚጋቡበት ሰዓት የነበራቸውን ወኔና የነበራቸውን ግልጽ ያለ አቋም ወዶላቸዋል። ተሕተ ሸጀረቲ ይህ ቃል ኪዳን ደግሞ የተከናወነው የት ነው? ከዛፊቷ ስር ነው አለ። ሁዴቢያ የምትባል አካባቢ ላይ አንዲት ዛፍ ነበረች። እዛች ዛፍ ስር ቁጭ ብሎ ነው ረሱል ኑ ቃል ተጋቡኝ ብሎ ጥሪ ሲያቀርቡ ሰሓቦቹ እስከ መጨረሻው የደም ጠብታ ድረስ ከጎናቸው እንደሚቆሙ በመግለጽ ቃል የገቡት በጣም ወሳኝ ሰዓት ነው። እቺን ነው እንግዲህ አላህ ይህን ቃል ኪዳን የገባችሁትን ቃል ኪዳን ወዶላችኋል ብሎ ያሞገሰው ማለት ነው። ፈዓሊመ አላህ በዛ ሰዓትም አረጋግጧል ወይም አውቋል። ምን ማ ፊ ቁሉብህም በልቦቻቸው ስር ያለውን እነዚህ ሰሓቦቹ እነዚህ ያንተ ባልደረቦች በልቦቻቸው ውስጥ ያለውን ነገር አላሁ ጀለ ወዓላ አውቋል፣ አረጋግጧል። ፈአንዘለ ሰኪነተ ልቦቻቸው ስር ጠንካራ ኢማን፣ ልቦቻቸው ስር የዓላማ ጽናት፣ ልቦቻቸው ስር ለገቡበት እምነት መስዋዕትነት የሚከፍሉ ጀግና መሆናቸውን አላህ አረጋገጠ፣ አወቀ። ስላረጋገጠና ስለተረዳ ምን አደረገ? ፈአንዘለ ሰኪነተ እርጋታን መረጋጋትንም አውርድላቸው። አስቡት አንድ አገር ለዛውም በጣም በርካታ ህዝብ፣ በርካታ አቅም፣ በርካታ ጠላት ያለበት አገር 1400 ሰው ሲገባ በጣም ያሸብራል፣ ጀግናም ቢሆን ይርበተበታል። ወላኪን አላሁ ጀለ ወዓላ ሰኪናን መረጋጋትን ጽናትን ስለሰጣቸው ምንም ላያወላውሉ እስከ መጨረሻው የደም ጠብታ ድረስ ከረሱል ጎን ቆሙ ሊጋደሉ እስከ መጨረሻው ድረስ ከጎናቸው ሊቆሙ ቃል ገብተው ሳያወላውሉ ቃል ኪዳኑን ገቡ፣ ሊቀጥሉም ጭምር ማለት ነው። አላህ ይህን ያደረገው ውስጣቸው ያለውን ነገር አወቀ። ሲደመር አላህ መረጋጋትና ጽናትን ሰጣቸው። ፈአንዘለ ሰኪነተ ዐለይሂም በእነሱ ለአላህ ጽናትን እርጋታን አወረደ። ወአሳበሁም ከዛ በኋላ መነዳቸው። ፈትሐን ቀሪባ በቅርብ ድልን በመስጠት አላሁ ጀለ ወዓላ መነዳቸው ወይም ደግሞ ወረታ ከፈላቸው ይላል። የእውነት እህትና ወንድሞቼ ይህ ቃል ኪዳን በጣም ከባድ ነው። ለኡምራ በሰላም በስድስተኛ ዓመተ ሂጅረት የአላህን ቤት ለመጎብኘት ኡምራ አድርጎ ለመመለስ ረሱል ሰሃቦችን ይዘው ሄዱ። የመካ ሰዎች ግን ዑስማን ላይ ፈጸሙት የተባለው ነገር ግን ነብዩ ሰለም የዑስማንን ደም እንዲበቀሉና ሲደመር ደግሞ እነዚህ ሰዎች የሚገባቸው የኃይል ቋንቋ ነው ተጋቡኝና የዑስማንን ደም ለመበቀልና መላእክተኛ አይገደልም እነዚህ ሰዎች የሰሩትን ግፍ ወደኋላ ልንል አይገባም ብሎ ረሱል ሰሃቦችን ሰብስበው መክረው ቃል ተጋቡ ሲሏቸው ሳያወላውሉ ሰሃቦቹ በአንድ ድምፅ ከረሱል ጎን ተሰለፉ። ይህ ቃል ኪዳን ወቅት ዝም ብላችሁ ታስቡት፣ አንድ ከተማ አንድ ወንዶች ሊገቡ ሊጋደሉ ቃል መግባታቸው የሚገርም ነው። ይህ እንግዲህ አላህ እኔም ሰኪና አወረድኩባቸው ልቦቻቸው ውስጥ የነበረውም ነገር ደግሞ በጣም ከባድና ወሳኝ ስለነበረ አላህም ፈትህ ድልን ይሰጣችኋለሁ በቅርብ ድልን ትቀዳጃላችሁ የሚል ቃል ገባላቸው። በዛም ምን እንዳሰጣቸው ይላል። ይሄ በይዓተ ርድዋን ይባላል። ይህ ቃል ኪዳን አላሁ ጀለ ወዓላ የወደደው ያከበረው አስገራሚ ቃል ኪዳን ይባላል። አስገራሚ ቃል ኪዳን ማለት ነው። እንዳልኳችሁ የሚገርም ነው። 1400 ሰዎች መካን ሰብረው ገብተው የሚፈለገውን እርምጃ ለመውሰድ እንትን ማለት በጣም ከባድ ነው እና ይሄ ቃል ኪዳን ደግሞ የተፈጸመው ተሕተ ዚል ሸጀረቲ ቢል ሑደይቢያ ማለት ነው። ሑደይቢያ አካባቢ የሚገኝ ዛፍ አለ። ዛች ስር ነበር ይህ ከባድ ቃል ኪዳን የተከናወነው። ዑለማ ተፍሲር ምን አሉ? ካነ ሰበቡ ሀዚህል በይዓ የዝች ቃል ኪዳን ምክንያቷ አሉ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ለማ በለገ ሑደይቢያ አርሰለ ዑስማን ኢብኑ አፋን ነቢ ሰለላሁ ዐለይሂ ወሰለም ወደ መካ ዑምራ ለማድረግ ሲነሱ ከመዲና ልክ ሁዴቢያ ላይ ደረሱ። ተነስተው ማለት ነው ሁዴቢያ ላይ እንደደረሱ ዝም ብሎ ድንገት ሲገቡ ሊፈጠር የሚችለውን ነገር ስላልወደዱት ዑስማንን ላኩት። ምን ሲሉ ኢላ አህሊ መካ ይኽቢርሁም አነሁ ኢነማ ጃዓ ሙዕተሚረን፣ እኔ የመጣሁት ለዑምራ ነው፣ ከዚህ ውጪ ምንም ነገር አልፈልግም፣ በሰላም የአላህን ቤት ጎብኝቼ ዑምራ አድርጌ እንደወጣ ፍቀዱ፣ አታድናቅፉኝ ብለው ረሱሉም ዑስማንን ላኩት። ወአነሁ ላ ዩሪዱ ሐርባ፣ ጦርነት እንደማይፈልጉም ገልጸው ዑስማንን ላኩት። ፈለማ ዘሀበ ዑስማን ሐበሱሁ ዒንደሁም፣ ልክ ዑስማን ይህን መልእክት ይዘው ወደ መካ ሰዎች ዘንድ ሲሄድ አቆዩት ዑስማንን። ወጃአ አልኸበር ኢላ ረሱሊላህ አነ ዑስማን ቀድ ቁቲል፣ ቆየ ቆይ እስኪ ጉዳዩን እናጣራ ምናምን ብለው ዑስማንን በጣም አቆዩት። ይህን ጊዜ ረሱል ጋር ምን ወሬ ደረሰ? ዑስማን እኮ ተገድሏል አሉ ወሬ ነጋሪዎች። ይህን ጊዜ ረሱል እስከ ዛሬም ድረስ እንደምታውቁት መልእክተኛ ይከበራል እንጂ መወቀስም መሰደብም መገደልም የለበትም ባለጌ ሰዎች ካልሆነ በስተቀር። ይህን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጉዳዩ በጣም ሲሪየስ መሆኑ ስለገባቸው ፈረዐ ረሱሉላህ ሰለላሁ ዐለይሂ ወሰለም አናሰ ኢለል በይዓቲ አላ አን የድኹሉ መካ ሐረበን፣ መካን በቃ ቀደም ሲል ለዑምራ ነበር የወጡት፣ እነሱ በሰሩት ግፍ ከዑምራ ባሻገር ቀጥታ መካን በጦርነት ሊከፍቷት ሰዎቹ ኑና ቃል ተጋቡኝ አሏቸው። ደስ የሚለው የሰሃቦችን ምላሽ ወባይዑሁ ዐለል መውት፣ እስከ መጨረሻዋ ድረስ ከጎንህ እንሞታለን ብለው ቃል ገቧቸው። ይችን ቃል ኪዳን አላህ ፈካነት በይዓተ ሪድዋን ፈለማ በለገል ሙሽሪኩነ ዛሊከ አኸዘሁም ሩዕቡ ወአጥለቁ ዑስማን። ይሄ ወሬ ደረሳቸው፣ ሙሐመድ ጉዳዩን ሲሬስ ይዞታል፣ እናንተ ዑስማንን ስታቆዩት ተገሏል የሚል ኢንፎርሜሽን ደርሶት መካን ገብቶ በጦርነት ሊያምሳት ነውና እንዴት ታያላችሁ? አረ እባካችሁ መላ ፍጠሩ ሲባሉ ልክ ወሬው ሲደርሳቸው ዑስማንን ለቀቁት። ከዛ በኋላ ሰምን አደረጉ ወጠለቡ ሱልሕ፣ ዑስማንን ለቀቁትና በቃ እንስማማ እንደራደር የሚል ሀሳብ አቀረቡ። ወጠለቡ ሱልሕ ሚን ረሱሊላህ ዓላ አን የእትየ ፊል ዓሚል ቃቢል፣ ከረሱል ጋር በምን ተደራደሩ? አሁን መግባት ይቅር፣ ይሄ ውርደት ነው። እኛ ሳንፈቅድ በኃይል በጉልበት እንደ ገባህ ይቆጠርና ስማችን ዝናችን ይወርዳል። ስለዚህ የግድ ይሄን ዓመት ተመለስልን በቃ እና በሚቀጥለው ዓመት ግን ዑምራ እንድታደርግ ነገሮችን እናመቻቻለን አሉ። ከዛ ወየድኹሉሃ ወዩቂሙ ፊሃ ሰላሰተ አያም፣ የሚመጣው ዓመት እንፈቅድልሃለን ለዛው ሶስት ቀን ብቻ መካ ውስጥ ቆይተ ቶሎ ትወጣለህ አሏቸው። ወካነት ሀዚህ ልበይዓ ተሕተ ሸጀራ ተሕተ ሸጀረት ብልሑደይቢያ ወቀድ ስሜት በይዓተ ሪድዋን ወለማ ረጃዐ ልሙስሊሙነ የዕሉሁም ልሑዝኑ ወልከአበቱ አራደ ላሁ ተስሊየተሁም ወኢዝሃበ ልሑዝን ዐንሁም ፈአንዘለ ሀዚህ ሱራ ዐላ ረሱሊላህ ባዕደ መርጃዕህም ሚነል ሑደይቢየቲ። እንግዲህ በዚህ ዓመት ዑምራ እንደማያደርጉ የሚቀጥለው ዓመት እንደሚፈቀድላቸው ሲገቡ ሶስት ቀን ብቻ መካ ውስጥ ቆይተው ወደ ሀገራቸው መለስ እንዳለባቸው የሚገልጽ ስምምነት ነው የተፈረመው። ይሄ ስምምነት ሰሃቦቹ ውስጡ ብዙ ነገር ስለነበረበት አልተዋጥላቸውም። ባለፈው እንደነገርኳችሁ በዚህ ወቅት ላይ የተፈረሙ ወደ ስድስት ነው አምስት ነጥቦች አሉ። ለምሳሌ አንዱ በዚህ ዓመት ዑምራ ላታደርግ፣ የሚቀጥለው ዓመት ልታደርግ፣ ሌላው ሶስት ቀን ልትቆይ፣ ሌላው ደግሞ ከዛሬ ጀምሮ ለአስር ዓመታት ያህል እኛም አንተም ጦርነት ላንቀሳቀስ፣ ሰላም ልናሰፍን። ደግሞ የሚገርማችሁ ነገር እኛና አንተ ብቻ ሳይሆን ረሱል የራሳቸው ሙሐሊፍ አላቸው። ከነቢዩ ጋር ቃል ተጋብቶ የሚኖር በኒ በክር ይመስሉኛል እና መሰል የተወሰኑ አካሎች አሉ፣ ከረሱል ጋር ቃል ተጋብተው ለመረዳዳት ለመደጋገፍ የቆሙ አካሎች፣ ከመካ ሙሽሪኮችም ጋር ልክ እንደዚሁ። ስለዚህ ከነዛ ሰዎች ጋር ሁሉ መነካከት አያስፈልግም። በቃሉ መሰረት ሰላም ማስፈን ግድ ነው። ሌላው ደግሞ ሰልሞ የመጣ ሊመለስ፣ ወደ እነሱ የሄደ ደግሞ በዛው ሊቀር፣ ምናምን የሚሉ 5-6 ነጥቦችን ያዙ። የሳቦች እንቅላት መቀበል የከበዳቸው ስምነቶች ነበሩ። ስለዚህ ሳቦቹ ይሄ ስምነት በጣም ካቅማቸው በላይ ስለሆነ ሀዘን ትካዜ በጣም ደብሯቸው ተጫጭኗቸው ወደ መዲና ተመለሱ። እንደውም ዑመር ትዝላችኋል መጣና አለስተ ነብዩላህ አላቸው። አንተ የአላህ ነብይ ወይም የአላህ መልእክተኛ አይደለም እንዴ አላቸው። ነኝ አሉት። አለስና አለል ሐቅ ኦኬ አንተ ነብይ ኮንክ እኛስ ሐቅ ላይ አይደለንም አላቸው። አዎ አረ ሐቅ ላይ ነን አሉት። ታዲያ ይሄን ያህል ምን ዋረደው? ሰልሞ የመጣ ልንመልስ፣ ወደ እነሱ ሄደ ልንጠይቅ፣ በዚህ አመት ወደ ሀገር ልንመጣ፣ በሚቀጥለው አመት 3 ቀን ብቻ ልንቀመጥ፣ አረ እንዴት ነው ባካ አላቸው። ከዛ እኔ የአላህ ነብይ ነኝ፣ እኔ የምሰራው በወህይ ነው ብሎ ረሱል ሰለም ቆጣ አሉት። ዑመር ደንግጦ ዞር አለ። ሰሃቦቹም በዚህ ጉዳይ ላይ ረሱል መከራከር ስላልቻሉ ተመለሱ። ሲመለሱ ግን አስቡት፣ በሰው እይታ ስታይ በጣም ከባድ ነው አይደል? ስለዚህ በጣም ከባድ ስለሆነ ያዘኑ ተጨንቀው ደብሯቸው ለሀገር ሲገቡ አላሁ ጀለ ወዓላ ይህችን ምዕራፍ አወረደ። ለምን? ሊተስሊየቲ ቁሉቡሁም ልቦቻቸውን አላህ ሊያረጋጋው ሊያጽናናቸው ፈልግና፣ አብሽሩ እንጂ እኔ ይህንን የመላእክተኛዬን ቃል ኪዳን አክብራችሁ እስከተመለሳችሁ ድረስ እና ፈተሕና ለከ ፈትሐን ሙቢና ለአንተ ያው ኪላፍ እንዳለው ነግሬያቸዋለሁ። የሁዴቢያ ይሁን የመካ ይሁን ዑለሞች መካከል ኪላፍ ቢኖርም አብሽሩ፣ በቅርብ ድል ታገኛላችሁ፣ ድል ትቀዳጃላችሁ የሚል ሐሳብ ያዘችን ምዕራፍ አላሁ ጀለ ወዓላ አውርዶ አጽናናቸው። ኦኬ فانزل هذه السوره على رسولي بعد مرجعه من الحديبيه وكان عدد الذين بايعوا رسول الله 1400 رجل بوقت لما كرسول غار يهنن وساي قال كدان سيغبو 1400 يمتقو صحابوش نبروا ابراچو لذي نو زاري ياينون انقص الله በውዳሴ መልኩ ያቀረበው በዛ ከባድና ወሳኝ ሰዓት ላይ ከመላእክተኛው ጋር ቃል የገባቸው ሰዎች ምንድነው እንደሚያለው የዱላሂ ፈውቃይዲህም እኮ ነው ያለው። ከረሱል ጋር እየጨበጡ ቃል ሲገቡ ከነሱ በላይ ደግሞ የአላህ እጅ ነበር፣ ቃል ሲጋቡ የነበረው ከአላህ ጋር ነበር ነው ያለው። ስለዚህ ይህንን ቃል ኪዳን አላህ ምን ብሎ ጠራው? በይዓተ ርድዋን፣ አላህ ያፈቀረው የወደደው ያከበረው ምርጥ ቃል ኪዳን። ለዚህ ነው በዛሬ ትምህርታችን ላይ لقد رضي الله الله برغط ودوا العالم عن المؤمنين كنزا مؤمنوش لا ودوال كملائكتኛው ጎን የተሰለፉ ወሳኝ በሆነ ሰዓት ላይ ከጎኑ ያልጠፉ እስከ መጨረሻው ልቦቻቸው በእምነትና በጽናት ከጎኑ የቆሙ ጀግኖችን ቃል ኪዳን አክብር ያለው ወድጆአለው ስራቹ ሚገርም ነው ሲል الله جل وعلا በዚህ ቀን የተደረገውን ቃል ኪዳን በጣም ነው ያከበረው። እንደውም ይገርማችሁ ነገር ከአዩን ማሊክ ይመስለኛል ይሄንን ቃል ኪዳን አልተሳተፈም፣ በድር ላይ ተሳትፎ ነበረ። ምን አለ? አላህ رضيالله لقد رضي الله عن المؤمنين اذ يبايعونك ስላለ ምን አለ? በድር ቀርቶብኝ በይዓተ ርድዋንን ተሳትፌ በነበረ ራሱ እያለ እሚጸጸት ሁሉ ሰሃባ ነበር። በዚህች ዕለት አላህ ቃል የተጋቡትን ሰዎች በጣም ነው ወደዳቸው፣ በጣም ነው ያከበራቸው። ስራቸውንም ይሄው ቁርአን ላይ ታሪክ ሆኖ እንዲ ሁሌ እንዲዘከር አድርጎታል። በዛ ላይ ደግሞ የሚያሳየው ልቦቻቸው ምን ያህል በእምነት የጸና ላመኑበት ለተቀበሉት ነገር ምን ያህል ጠንካሮች እንደነበሩ እንግዲህ ያሳየናል። ይሄንኑ የሰሃቦችን እጅግ ጀግነት የተሞላበትን አቋም ወደ ራሳችን እንወስደው። ኦኬ እስልምና ከኛ የሚፈልጋቸው በጣም በርካታ ፖይንቶች ነጥቦች አሉ። ነዛ ነገሮችን እምነቶቻችን አስገድደው ለመስራት ለማድረግ ለመተግበር ቃላችንን ጠብቀን ጸንተን ዲኑ ላይ ለመቆም ምን ከፍለው ዋጋ እና ይህንን ታሪክ ልብ ብሎ ማነጻጸር ያስፈልጋል። እና አላህ ይህንን ከባድና ወሳኝ ቃል ኪዳን ረብ አልዓለሚን በጣም አክብሮት ነው ወድጄላችኋለሁ ተቀብያለሁ እያለ ራሱ ያወራው። በዛ ሰዓት ታዲያ የሚገርማችሁ ነገር ጅድ ኢብኑ ቀይስ ይባል ግለሰብ ምን ይላል? ኖ በዛ ሰዓት ከዘመቻው የቀሩ ሰዎች አብዛኞቹ ከመዲና ወጣ ያሉ ሰዎች ናቸው። ሲደመር ደግሞ እንደ ጅድ ኢብኑ ቀይስ የመሳሰሉ ሙናፊቆች ያቺን ወሳኝ የምትባልን ቃል ኪዳን በቂ ምክንያት ሳይኖራቸው ቀርተዋል። ወሀበረ ሀዚህል በይዓ ሩሑል ቁዱስ ጅብሪሉል አሚን ወሊሃዛ ሱጢረት ፊል ኪታብ አላ ሐርቢል አዕዳ። ወለው አሁን አንዳንድ የታሪክ ሰዎች ራሱ ጅብሪል ራሱ ይህንን ቃል ኪዳን ወርዶ ሁሉ ተከታትሎታል እስከ ማለት የደረሱት። ስለዚህ ወገኖቼ ሰሃቦቹ አላህን ተቀበሉ በጌትነት በአምላክነት። ረሱልን አንተ የአላህ መልአክተኛ ነህ የምትለውን ሁሉ እንቀበላለን በሚል እስልምና ውስጥ ከተቀላቀሉ በኋላ ወደኋላ ማፈግፈግ አይታይባቸውም። እስከ መጨረሻዋ ድረስ የሚገርም ታሪክ ነው ያላቸው። ወደኋላ ሳይሉ ላመኑበት ነገር ዘልቀዋል። እኛስ ምን ያህል ሄደናል? ያው የሁሉም ሰው የቤት ስራ ነው። ፈዓሊመ ማ ፊ ቁሉብህም ብሎ ማለት ፈዓሊመ ተዓላ ማ ፊ ቁሉብህም ሚነ ሲድቂ ወልወፋ። አላህ ያን ቃል ኪዳን ሲጋቡ ውስጦቻቸው ያለውን ነገር ሁሉ ያውቃል። ሌላው ደግሞ በገቡት ቃል ኪዳን መሰረት ቃላቸው እንደሚሞሉ ሁሉ ያውቃል። ዒንደ ሙባይዐቲሂም ለክ አላል ሐርቢል አዕዳ ማለት ነው። አላ ሐርቢል አዕዳ ከጠላት ጋር ለመዋጋት ጠላትን ለመጋፈጥ ከአንተ ጋር ቃል ሲገቡ ቃላቸውን የሚጠብቁ ታማኝ እውነተኛ ቃል ኪዳን ገቢዎች ናቸው ሲል አላሁ ጀለ ወዓላ አከበረው ቃል ኪዳኑን። ማክበር ብቻ ሳይሆን ፈአታበሁም ፈትሐን ቀሪባ አለ አላህ። ይሄን ያህል እናንተ ለቃል ኪዳናችሁ ማለት ከመሐመድ ጎን ለመቆም ቃል ከገባችሁ ሲደመር ደግሞ ቃላችሁን ለመሙላት ቆራጥ አቋምና ጽናት ካላችሁ እንዴት እኔስ እናንተን አላስደስታችሁም? በቅርቡ ከተወሰነ ወቅት በኋላ ትልቅ ድልና ትልቅ ውጤት እሰጣችኋለሁ አለ። በዛም መሰረት 8ኛ ዓመተ ሂጅራ ላይ ሁዴቢያ ቃል ኪዳን ተገባ። አላህም ይወደው ያከብረው፣ ወደ ሀገር ተመለሱ። 7ኛ ዓመተ ሂጅራ ላይ ረሱል ለመጀመሪያ ጊዜ መዲናን ለቀው በወጡ በ7ኛ ዓመተ ሂጅራ ዑምራ መጡ። በስምምነታቸው መሰረት 3 ቀን ሰይፎቻቸውን በሰይፍ መያዣው ሰገባ ይባላል እዛ ውስጥ ጫፉን አስገብተው ሳያወጡት ዑምራ አከናውነው ከ3 ቀን በኋላ ወደ መዲና ተመለሱ። 8ኛ ዓመተ ሂጅራ ነብዩ ስደት በወጡ በ8ኛ ዓመተ ሂጅራ ግን የመካ ቁረይሾች አንድ ከባድ ታሪካዊ ስህተት ፈጸሙ። ጦርነት ላለመክፈት፣ ነብዩ ሰለላሁ ዐለይሂ ወሰለምን ላለመተናኮል፣ ሰላም ለማስፈን የነብዩ ሙሐሊፎችን ከነብዩ ጋር ቃል ተጋብተው ያሉ ማህበረሰቦችንም ለማክበር የሚል ቃል ኪዳን ነበር። አጋጣሚ ሆኖ ከረሱል ጋር ቃል የተጋባው በኒ በክር ከሆነ ከቁረይሾች ጋር ቃል የተጋባው ገጠፋን ሊሆን ይችላል። ስለዚህ ሁለቱ ገጠፋንና በኒ በክር ሲጋጩ የራሳቸው መንደር ግጭት ሲፈጠር ወዲያው መካውያን ወይም ደግሞ ቁረይሾች ቀጥታ ባይሳተፉም ለገጠፋኖች ወይም ከነሱ ጋር ቃል ተጋብተው ላሉ ማህበረሰቦች የመሳሪያ ድጋፍ አድርገው በሌሊት የነሱ ሰዎችም ተቀላቅለው በኒ በክሮችን ተተናኮሉ፣ ቃላቸውን አፈረሱ ማለት ነው። ልክ ቃላቸውን ሲያፈርሱ ረሱል ሰለላሁ ዐለይሂ ወሰለም ወዲያው ምን አደረጉ? መካን ለመክፈት ዝግጅት ጀመሩ። ኦኬ፣ መካን ለመክፈት ዝግጅት ጀመሩ። ወሬው ወደ መካውያን እንዳይደርስ በጣም ከፍተኛ ጥንቃቄ አድርገው ነው ዝግጅት ያደረጉት። ምናልባት ትዝ ይላችሁ ከሆነ ሱረት አልሙምተሒና ላይ ነው የኻጢብ እብኑ አቢ በልታዕ ታሪክ አለ። ነብዩ ሰለም ወደ 10,000 የሚጠጋ ሰራዊት ከቃል ኪዳኑ ጀምሮ በጣም በጣም በርካታ ሰው እስልምና አስተቀላቀለ። ከዛ በኋላ ግን ወደ 10,000 የሚጠጋ ሰራዊት አዘጋጅተው መካን ለመክፈት ዝግጅት ላይ ያሉ ኻጢብ ደብዳቤ ልኮ ወደ መካውያን ሙሐመድ እንዲሆኑ እንዲተዘጋጅቶ እየመጣ ነውና ተዘጋጅ የሚል ሚስጥር አባከነ። ለአንዲት ሴት ደብዳቤውን ለመካውያን እንድታደርስ ሰጣት ደብቆ። ጅብሪል ግን ወርዶ ያለውን ነገር ገለጸላቸው ለረሱል። ረሱል ደግሞ ሰው ልከው ግለሰቢቷን መንገድ ላይ አስቁመው ደብዳቤውን ይዘው ምናምን ያው ታሪኩን ባለፈው አይተናል፣ ወደ ሀገር ተመለሱ። በዚህ መልኩ እንግዲህ ረሱል 8ኛ ዓመተ ሂጅራ ላይ ወደ 10 ሺህ የሚጠጋ የመካ ነዋሪ የመዲና ነዋሪ ይዘው መንገድ ላይ ደግሞ ከሰለሙ የተለያዩ ማህበረሰቦች ወደ 2000 የሚጠጋ ሰው መንገድ ላይ ተቀላቀለ። 12000 ሆነው መካን ከየበሯ ከሶስት ነው ከአራት አቅጣጫ ዙሪያ ገቡ። ምናልባት በዛ መካከል ከአቡ ሱፊያን ጋር የተደረገ ስምምነትም ነበር። ምናልባት ትዝ ይላችሁ ከሆነ አቡ ሱፊያን መካ ገብቶ የተወሰነ ስራ ሰርቶ ነበር። በቃ መካ ወደ መካ ሲገቡ በተክቢራ አጥለቀለቁት። በአንድ ኻሊድ ኢብኑ ወሊድ በገባበት አቅጣጫ ብቻ ትንሽ ግጭት ተከስቶ የተወሰነ ሰው ሞተ። በቃ የአላህ እርዳታ ሆኖ መካን በሰላም 8ኛ ዓመተ ሂጅራ ላይ ከፈቱት። ወደ 360 ምናምን ጣዖቶች መካ እቺ በይቱላህ ውስጥ ነበረች አውጥተው አፈራርሰው ጣሉት። ቢላል በይቱላህ ናት ላይ ሆኖ አዛን አለ። ከዛ ጊዜ ጀምሮ እንግዲህ መካ ከጣዖት አምልኮ ጸድታ ድሉም ተገኝቶ አላህ በቃሉ መሰረት ሁዴቢያ ላይ የረሱልን ቃል ጠብቀው ሰሃቦች ስለቆሙ መካን በመክፈት ሁለተኛ ከሁለት ዓመት አዛሁም ዓላ በይዓት ርድዋን ሊፈትሕ ኸይበር ወይም ደግሞ ይሄ ፈትሑ ፈትሕ ኸይበር ነው ተብሏል። ፈትሕ ኸይበር ነው ተብሏል ማለት ሁዴቢያ ላይ 6ኛ ዓመተ ሂጅራ ሰሃቦቹ በጽናት ከረሱል ጎን ስለቆሙ ሰኪናን አላህ አውርዶ ስለረዳቸው እነሱም የረሱልን ቃል ጠብቀው ወደ መዲና ስለተመለሱ የኸይበርን ከተማ ደግሞ አላሁ ጀለ ወዓላ ሰጥኋቸው ይላል የኔ ሸርሕ ማለት ነው። ግን ወአታበሁም ፈትሐን ቀሪባ ሲል በቅርብ ድል ትቀዳጃላችሁ ሲል የመካን መከፈት ትልቅ ድል ነው፣ የኸይበርን መከፈት ትልቅ ድል ነው። ከዛ በኋላ በጣም በርካታ ድሎችን አላሁ ጀለ ወዓላ ለሰሓቦቹ አጎናጽፏቸዋል። ወማ ፊሃ ሚን ነስር ወልገናኢም ዝያደተን ዓላ ተዋቢ ልአኺራ ማለት ነው። ከረሱል ጋር ቃል ስትጋቡ አኺራ የሚጠብቃቸው እርጣ ከባድ ነው። ዱንያም ላይ ግን አብሽሩ ድል እንሰጣቸዋለሁ ብሎ ቃል ገብቶ ነበር። ኸይበርን ለመክፈት አላሁ ጀለ ወዓላ ረዳቸው፣ ኸይበርን ከፈቷት ማለት ነው። ثم فتح سائر البلاد والاقاليم وما حصل لهم من العز والنصر والرفعه في الدنيا والاخره ولهذا قال تعالى وكان الله عزيزا حكيما እንግዲህ ከዚህ ወሳኝ ቃል ኪዳን ወቅት በኋላ ነው አላሁ ጀለ ወዓላ ለሙእሚኖቹ ለሰሃቦቹ ለረሱል የተለያዩ አገር ድሎችን እየሰጠ ዱንያ ላይ እጅግ የተከበሩ የተፈሩ ታላቅ ኃይል እንዲወጡ على رداتهم قالت لذي نو من قال وكان الله عزيزا حكيما ان انكم الله ان تنصروا الله ينصركم الى ان انت يا الله ان دين لمردات كلب تنقساقسوا انهم كغناچو هول يالو الطفان بيلال لذي صحابوچو الرسول باسقمطوا لاچو منجل لا صنتو قوموا አላሁ ጀለ ወዓላ ቃሉን ሲያጥፍም ዱንያም ላይ አኺራም ላይ የበላይነት ሰጣቸው፣ አከበራቸው፣ ረዳቸው ማለት ነው። ወዐደኩም ላህ አላህ ቃል ኪዳን ገብቶላችኋል ያ ማዕሸር ልሙእሚኒን ማለት ነው። መጋኒመ ከፊራ ብዙ የምርኮ ገንዘቦችን ለወደፊቱ እንደምታገኙ ቃል ኪዳን ገባሁላችሁ አለ። ተእኹዙነሃ አለ የምትይዟት የምትይዟትን በጣም በርካታ የምርኮ ገንዘብን ቃል ገብቼላችኋለሁ ታገኛላችሁ አብሽሩ ብሎ አላህ ቃል ገባላቸው። ወዐደኩም ላሁ ማዕሸር ልሙእሚኒን አላ ጂሃዲኩም ወሰብሪኩም ማለት በትግላችሁና ናታችሁ በትዕግስታችሁ በጣም በርካታ የምርኮ ገንዘቦችን እንደምታገኙ ቃል ገብቼላችኋለሁ። የምርኮ ገንዘቦችን እንደምታገኙ እስከ መቼ? እስከ ቂያማ ቀን ድረስ ያለ አንድ ሁለት ሳይሆን በጣም በርካታ የምርኮ ገንዘቦችን ከጠላት ጋር የተዋጋችሁ እንደምታገኙ ቃል ገብቶላችኋል ሲል አብዱላህ ኢብኑ አባስ ይፈስረዋል። ታውቃላችሁ ከዛ በኋላ ነብዩም በህይወት እያሉ በጣም በርካታ በኒ ቆይጋ ተከፈተ፣ በኒ ቀይንቋ ተከፈተ፣ ኸይበር ተከፈተ፣ ሌሎችም የቅርብ ቅርብ አጎራባች ሀገሮች ተከፈቱ። ረሱልም ካለፉ በኋላ ልክ እንደዚህ በአቡበከር ዘመን የተወሰኑ ሀገሮች ተከፈቱ። በዑመር ዘመን ደግሞ የዱንያ ግማሽ ማለት ይቻላል በጣም ፋሪስ፣ ሮም፣ አፍሪካ አካባቢ የተለያዩ ሀገሮች በአጠቃላይ በዑመር ዘመን ሙስሊሞቹ በድል አድራጊነት እንዳለ አጥለቀለቋት። ይህን ታሪክ እንግዲህ አቡ ራሺድ በደንብ ሊነግሯችሁ ይችላሉ። ስለዚህ አላሁ ጀለ ወዓላ በቃሉ መሰረት ከዛ በኋላ ለሙእሚኖቹ በጣም በርካታ ድሎችን በመስጠት በጣም በርካታ የምርኮ ገንዘብ በመስጠት ዱንያም ሆነ አኸራቸው የተስተካከለና የበጀ ይሆን አድርጎታል ማለት ነው። فعجل لكم ماله ለእናንተ አፋጥኖ ሰጥቷቸዋል። هذه ይህችኛዋን ለእናንተ ፈጠን አድርጎ ሰጥቷል። فعجل لكم لكم غنائم خيبر بدون جهد وقتال خيبر እንግዲህ እንደምታውቁት አይሁዳውያን ነበር የሚኖሩት። አይሁዳውያን ኸይበር ላይ በሚኖሩበት ሰዓት ላይ ረሱል ሰለም መዲና ናቸው። ኸይበር ከተማ ለመዲና ቅርብ ነች። እነሱ ከረሱል ጋር ረሱል እንግዲህ ታቃላችሁ መዲና ሲገቡ ከአይሁዳውያን ጋር መዲና ከሚኖሩ ሰዎች ጋር የሰላም ስምምነት አድርገው በደንብ በጥሩ ሁኔታ ነው አገሪቷ ላይ ገብተው እስላምን ያቆሙ። ከኸይበሮችም ጋር የተወሰነ ስምነት ስለነበረ ያ ስምነታቸውን ጥሰው ቃል ኪዳናቸውን አፍርሰው ከጠላት ጋር አብረው ረሱልን ሊወጉ እንደተነሱ ሴራ እንደተነሰሱ ስለገባቸው ረሱል ሰለም ኸይበርን ከተማ ለመክፈት ተንቀሳቀሱ። ልክ እንደመጡባቸው ሲያቁ እጅ ሰጡ፣ ከተማ ውጡ ተባሉ። ለምነው ኸይበር ላይ እንዲቀመጡ ተደረጉ። ሲቀመጡ ደግሞ የኸይበር ገንዘብ አጠቃላይ የሰሃቦች ምርኮ ገንዘብ ሆነ። እነሱ ግን ምናሉ፣ በቃ እኛ ኸይበር ከተማን እያለማን እንቀመጥ፣ ከሚወጣው ፍሬ ግማሹ ለእናንተ ግማሹ ለኛ ይሁን የሚል ስምምነት አድርገው በዚህ መልኩ ኖሩ። ነብሳ ሰለም ንብቂኩም ከማኑሪድ ነው ከማነሻ አሉ። እስከምንፈለጉ ጊዜ እናቆያቸዋለን አሉ። ኸይበር ላይ ረጅም ጊዜ በዚህ መልኩ ቆዩ። ዑመር ግን አገሪቷን በሚገዛበት ሰዓት ላይ ድጋሚ ሌላ ስተት ሲፈጥሩ ኸይበርን ከተማ ለቀው እንዲወጡ የተደረገበት ሁኔታ አለ። ሄዶ ሄዶ ግን አላሁ ጀለ ወዓላ ፈዐጀለ ለኩም ማለት ለእናንተ አስቸኩሎ የኸይበርን ከተማ የምርኮ ገንዘብ ሰጣችሁ ነው የሚለው። መካ በተከፈተች በሁለት ዓመት ምናምን ነው ማለት ሁዴቢያ ስምምነት በተደረገ በሶስት ነው ከሁለት ዓመት በኋላ የተከናወነ ጦርነት ነውና በቅርብ አስቸኩሎ የኸይበርን ከተማ የምርኮ ገንዘብ በቅድሚያ አላሁ ጀለ ወዓላ አደረገላችሁ ሰጣችሁ ይላል። ፈዐጀለ ለኩም ሃዚሂ ወከፈ አይዲየ ናስ። ወከፈ ማለት አገደ ወይም ደግሞ አቀበ። አይዲየ ናስ የሰዎችን እጅ አንኩም ከእናንተ ላይ። ወመን አይዲየ ናስ አንተምተደ ኢለይኩም ቢሱ ሰዎች ወደ እናንተ መጥፎ እርምጃ እንዳይወስዱ አላሁ ጀለ ወዓላ እጃቸውን ያዘው አገዳቸው ይላል። ዑለማ ተፍሲር ይላሉ አልሙራዱ አይዲ አህሊ ኸይበር ወሑለፋኡሁም የኸይበር ሰዎች ረሱል ሰለም ልክ እነዚህ ሰዎች ቃላቸውን አፍርሰው ተንኮል መጠንሳቸው ደርሷቸው ሲዘምቱ ኸይበሮች ጥቃት መሰንዘር ይችሉ ነበር። ከኸይበር ሰው አይሁዳውያን ጋር ቃል የተጋቡ ሰዎችም ጥቃት መሰንዘር ይችሉ ነበር። አላሁ ጀለ ወዓላ ግን በሕክመቲ ወኢራደቲሂ ምንም አይነት ወደ ጦርነት እንዳይገቡ አድርጎ አላሁ ጀለ ወዓላ አረጋግቶ ኸይበርን በሰላም እንዲረከቧት አደረገ። ለምሳሌ ከኸይበር ካሉ አይሁዳውያን ጋር በኒ አሰድ የሚባል የአረብ ጎሳ ቃል ተጋብቶ ነበር። ገጠፋን የሚባል አሁንም የአረብ ጎሳ ከኸይበር አይሁዳውያን ጋር ቃል ተጋብቶ ተስማምቶ ይኖሩ ነበር። ልክ ኸይበሮች ላይ የሚወሰደው እርምጃ እነሱንም ስለሚመለከታቸው ሙስሊሞች ላይ እርምጃ መውሰድ ይችሉ ነበር። አላሁ ጀለ ወዓላ ግን እኔ በሕክማዬ በጥበቤ እጆቻቸውን ያስኩኝ ከለከልኳቸው እናንተን ለማጥቃት እንዳይነሱ አገድኳቸው ነው የሚለው። ለምን? ولتكون آية للمؤمنين ይህን ያደረኩት ለሙእሚኖቹ ትልቅ ተአምር ይሆን ዘንድ ነው። የኸይበር አይሁዳውያን ከሙስሊሞች ጋር መዋጋት የሚችልበት አቅም ያላቸው ግብረ አበር በጣም በርካታ ግብረ አበር ያላቸው በሰላም አገሪቷን አስረክበው ጥፋታቸውን አምነው የሙስሊሞች አገራቸውን ሰጥተው ተስማምተው ለመኖር መነሳታቸው ይህ የአላህ ተአምር እንዳለበት ሙእሚኖቹ እንዲረዱ ነው። ወየህዲየኩም በተጨማሪ አላህ ቅኑ መንገድ ሊመራችሁ ፈልጎ ነው። ሲራጣን ሙስተቂማ ሲራጣን መንገድን ሙስተቂማ ቀጥ ያለው መንገድ ሊመራችሁ ስለፈለገ አላህ ጀለ ወዓላ ኸይበር ውስጥ ያሉ አይሁዳውያን ከእናንተ ጋር እንዳይዋጉ እጃቸውን ያዘ። የነሱ ግብረ አበሮች ከነሱ ጋር በቃል ኪዳን ያሉ አካሎችም ለነሱ አግዘው እናንተ ላይ እርምጃ እንዳይወስዱ አላህ አገዳቸው። ያገዳቸው ሙእሚኖች የአላህ እርዳታ እንዳለ አውቀው የአላህን ተአምር እንዲቀበሉና እንዲያመሰግኑት ከዛ በኋላ እሱም ደግሞ ወደ ቀጥተኛው መንገድ በጽናት እንዲቀጥሉ ሊያደርጋቸው ስለፈለገ የሰዎችን ወይም የኸይበርና የበኒ አሰድ የጠፋኖችን እጅ ምንም ወደ ሙእሚኖች እንዳይሰነዝር አድርጎ ሙሉ ድል ለረሱልና ለሰሃቦች የሰጠበት ሁኔታውን ነው እያስታወሰን ያለው ማለት ነው። ولتكون الغنائم وفتح مكة ودخول المسجد الحرام علامة واضحة تعرفون بها صدق الرسول كما أخبركم به عن الله እንግዲህ الله وعدكم الله ብሏቸዋል። ቃል ኪዳን ገብቼላችኋለሁ የማይታጠፍ ቃል ኪዳን መጋኒም ከثيرة ብሏቸው ብዙ ከዚህ በኋላ አብሽሩ በጣም በርካታ ምርኮ ገንዘቦችን ሰጣችኋለሁ ብሎ ቃል ገብቶላቸው ነበርና ይህን ቃል ሲፈጸም ሲያዩት ረሱል ለካ እውነተኛ አላህ ነብይ ናቸው አላህ ለካ ቃሉን አጥፉን ብለ የበለጠ ትክክለኛ መስመር ውስጥ እንዲገቡና ይህንን ተአምር እንዲቀበሉ ለማድረግ አላህ ጀለ ወዓላ አይሁዳውያን ኸይበሮች እጃቸው እንዳይሰነዝሩ አገድኳቸው ነው የሚለው። ወየህዲየኩም ተዓላ ኢለ ጠሪቅ ልቀዊም አልሙሲል ኢላ ጀናት ነዒም ቢጂሃዲኩም ወእኽላሲኩም ማለት ነው። በምታደርጉት ትግል በምታደርጉት ለአላሁ ጀለ ወዓላ ሙክሊስ ጥርት አድርጋችሁ የምትሰሩት ስራ እኔም ቀጥተኛው መንገድ እመራችኋለሁ እኔም የማደርጋቸው ነገሮች ደግሞ አያ እንዲሆናችሁ ፈልጋለሁ ተአምር እንዲሆናችሁ ፈልጋለሁ ይላል። እንግዲህ ቻንቀጽ የምታሳየው ምንድነው? ወልአየቱ ለኢሻረቲ ለአንነ ማዕጣሁም ምን الفتح والغنائم الله مكانك كفتالو አለ። ከዛ በኋላ በጣም በርካታ የምርኮ ገንዘቦችን ስጣችኋለሁ አለ። ይህን ሁሉ ሲያደርግ ምን እየጠቆማቸው ነው? ليس هو كل الثواب ይህ ዱንያ ላይ ድል እናንተ መስጠት ዱንያ ላይ በጣም በርካታ የምርኮ ገንዘብ እንድታገኙ ማድረገ ይህ ብቻ አይደለም ወራታችሁ ከዚህም ውጪ በልል ጀዛኡ አማመኩም وانما هي شيء عاجل عجله له مكافكفته እንደዚሁም غنائم ማግኘታችሁ ይሄ የመጨረሻ ወራታ አይደለም ባይሆን وعجل لكم ይህን እንድትጠቃቀሙበት ዱንያ ላይ ሰጥቷችሁ ጸጋ ነው አኺራ ደግሞ ፊለፊታችሁ ከባድ ሆነ ጸጋ ይጠብቃችኋል ነው የሚለው። ወሊተኩነ አያ ሊመን ባዕደሁም ሚነል ሙእሚኒን እንግዲህ ወሊተኩነ አያተ ሊልሙእሚኒን ማለት ከናንተ በኋላ ለሚመጡት ሙእሚኖች ሆነ ለናንተም ትልቅ ተአምር ነው። እናንተ መዲና ውስጥ ያላችሁ ጥቂት ህዝቦች ነበራችሁ መካን ከፈታችሁ ኸይበር ላይ በጣም በርካታ ምርኮ ገንዘብ አገኛችሁ በምን ተአምር ነው ምን ጉልበት አግኝታችሁ እናንተ ለዚህ በቃችሁ? አሃ ለካ የአምላክ ተአምር አለበት አምላክ ረድቷችኋል ብሎ ከእናንተ በኋላ ያለው አካል ተአምሩን እንዲቀበል እናንተም ይህንን የአምላክ ጸጋ ተቀብላችሁ የበለጠ ጽናት ኖራችሁ ለዲኑ እንድትሰሩ ለማድረግ ነው ይላል። واخرى ارى لم يمركو ገንዘብ አለላችሁ አረ الله لم تقدروا عليها እናንተ እሷ ላይ ማትችሉት ለምትቀድሩ ማለት ማትችሉት ማለት عليها በሷ ላይ በቀላሉ እዛች ምርኮ ገንዘብ ላይ መدرس ማትችሉ ሆናችሁ እኔ ግን ሌላ ምርኮ ገንዘብ እንደምስጣችሁ ቃል ገባለሁ። ወገኒመተን اخرى يسروها لكم يسرها لكم ይቅርታ ወገኒመተን اخرى يسرها لكم ከዚህም ውጪ ሌላ የምርኮ ገንዘብ እንደምታገኙ እወቁት አግርቼላችኋለሁ አለ። لم تكونوا لم تكن بقدرتكم ተስተጢዑና ዓለይሃ እናንተ በራሳችሁ አቅም ጠላትን አሸንፋችሁ ያን የምርኮ ገንዘብ በቁጥጥራችሁ ስር ማድረግ ባትችሉ አላሁ ጀለ ወዓላ ግን ለእናንተ ይህን አድርጎላችኋል። ወላኪን አላህ ቢፈድሊ ወከረሚሂ ፈተሐሃ ለኩም ወልሙራዱ ቢሃ ፈትሑ መካ። ይህም የመካ መከፈት ነው ተብሏል። እንግዲህ መካ ስምንተኛ ዓመት ሂጅራ ላይ ስትከፈት ሐቂቃ የሙእሚኖች ጉልበት ነበር ወይ አቅም ነበር ወይ ብትሉኝ፣ በሰው ኃይል በመሳሪያ ብዛት በረዳት ብዛት ሲታይ የመካ ሙሽሪኮች ቁጥር ስፍር አልነበራቸው። ነገር ግን አላሁ ጀለ ወዓላ ምንድነው ያደረገው? 10,000 ቢሆኑም መካን ብዙ ደም ሳይፈስ እንዲቆጣጠሯት ፈቃድ ሆነ። ስለዚህ የመካ መከፈትን አትችሉትም ነበር፣ የእናንተ አቅም አይፈቅደውም ነበር። የኔ እርዳታ ግን ሆኖ መካን እንድትከፍቷት አድርግ ያለው ይህም የኔ ጸጋ ነውና ይህንን ተአምር እኔ እንድታመሰግኑኝ እያደረግኩላችሁ ነው እያለን አላሁ ጀለ ወዓላ። ወኡኽራ ለም ተቅዲሩ፣ ሌላም የምርኮ ገንዘብን እሰጣችኋለሁ። ለም ተቅዲሩ እማትችሉ ስትሆኑ፣ ዓለይሃ በእሷ ላይ ሙሉ አቅም አልነበራችሁም። መካን ለመቆጣጠር መካን በድል አድራጊነት ከፍቶ መካ ውስጥ የሚገኘውን ሀብት በእናንተ እጅ ላይ መጣል የእናንተ አቅም አይፈቅደውም ነበር። ወላኪንላህ ቢፈድሊሂ ወከረሚሂ ፈተሐ ለኩም ማለት ነው። አላህ በራሱ ትሩፋት በራሱ አቅም መካን ከፍቶላችሁ በቁጥጥራችሁ ስር እንድታደርጉ አድርጓቸዋል። ቀድ አሓጠ አላሁ ቢሃ ቀድ እስተውለ አላሁ ዓለይሃ ቢቁድረቲሂ ወወሃበሃ ለኩም ማለት ነው። ቀድ አሓጠ አላሁ ማለት በእርግጥ ቀድ ማለት በእርግጥ አሓጠ አላሁ አላህ አካቧል። ቢሃ ማለት በሷ ማለት ነው። መካን ሙሉ በኃይሉ በቁጥጥሩ ስሩ አድርጓታል። ስላደረጋትም እናንተ ከመዲና ተነስታችሁ መካን ለመክፈት ስትሄዱ በሱ ቁጥጥር ስር ስለነበረች ጠላት ምንም አይነት ቻሌንጅ እናንተ ላይ ቻሌንጅ እንዳይፈጥር አድርጎ መካን እንድትከፍቷት አቅም ባይኖራችሁም ችሎታው ጉልበቱ ባይኖራችሁም በእኔ እርዳታ ግን በእኔ ቁጥጥር ስር ነበረችና ድል እንድታደርጉና እንድትከፍቷት አድርግ ያለው ይላል። ፈህየ ከሸይ ልሙሓጥ ብሂ ምን ጀዋኒብ መሕቡሱ ለኩም ወላ የፉትኩም። መካ ቀድ አሓጠ አላሁ አላያችሁ፣ መካን ሙሉ ለሙሉ በእኔ ቁጥጥር ስር ነች። ስለዚህ ስፈልግ ለእናንተ መስጠቴ አይቀርም። ስለዚህ አታመልጣችሁም። ከተወሰነ ጊዜ በኋላ ትከፍቷታላችሁ፣ ድል ትቀዳጃላችሁ አላቸው። አላሁ ጀለ ወዓላ እንግዲህ በዚህ መልኩ ሰሓቦቹ በነበራቸው ሰብርና ጽናት እንደዚሁም ደግሞ የሚያደርጉት ትግል ከፈተ፣ ኸይበርን ከፈተ። ከዛ በኋላ በጣም በርካታ ጦርነቶችን በበላይነትና ብቸኝነት እንዲያጠናቅቁ አድርጓቸዋል። ወካነ አላሁ ዓላ ኩል ሸይን ቀዲር አለ። ወካነ አላሁ አላህ የሆነ አምላክ ነው። ዓላ ኩል ሸይን በሁሉም ነገር ላይ ቀዲራ ቻይ የሆነ አምላክ ነው። መካን አቅሙ ባይኖራችሁም እንድትከፍቷት ሲያደርጋችሁ ቻይ ነው። የኸይበሮችንም የምርኮ ገንዘብ እነሱንም ቢሆን ማርካችሁ ንብረታቸውን የምርኮ ገንዘብ ስታደርጉት ይህም ማድረግ ላይ አላህ ቻይ ነው። ምንም ያቅተው ነገር የለም። ስለዚህ ሁደይቢያ ላይ ያንን አቅላቸው ያልተቀበለውን ስምምነት ስታደርጉ አላህ ለእናንተ እናንተ ማታስቡትን የማትችሏቸውን ነገሮች ሁሉ ሊሰጣችሁ እንደሚችልም እግረ መንገዱን እወቁት ነው የሚለው። ቃዲረን ዓላ ኩል ሸይ ላ ዩዕጅዝሁ ሸይኡን አበዳ። አላህ ምንም ያቅተው ነገር የለም። ፈሁወ ልቃዲሩ ዓላ ኑስረቲ አውልያኢሂ። አላህ ወዳጆቹን የእሱን ዲን የሚያገለግሉ አካሎችን ለመርዳት ምንም የሚከለክለውና የሚያቅበው ነገር የለም። እንደዚሁም ጠላቶችን በመት ኢብኑ ከሲር ምን ይላል? አልማዕና ወገኒመተን ኡኽራ ወፈትሐን ኡኽራ ሙዒነን። ሌላም ሌላም የምርኮ ገንዘቦችን እንደዚሁም የተለያዩ ድሎችን ለእናንተ በመስጠት ሁሌ አግዛችኋለሁ እረዳችኋለሁ እያላቸው ነው አሉ። ለም ተኩኑ ተቅዲሩን ዓለይሃ ቀድ የሰረሃ አላሁ ዓለይኩም ወአሓጠ ቢሃ ለኩም ፈኢነሁ ተዓላ የርዙቁ ዒባደሁ ልሙተቂን ምን ሐይሱ ላ ያሕተሲቡን። አላህ ሁል ጊዜ ባሮቹን እነሱ የሚያስቡት አቅጣጫ ብቻ ሳይሆን ከማያስቡትም አቅጣጫ ሲሳይን ይሰጣቸዋል፣ ድልን ይሰጣቸዋል፣ ይንከባከባቸዋል፣ ከጠላት የበላይ እንዲሆኑም ያደርጋቸዋል ይላል። ወለው ቃተሉኩም እነዚህ አካሎች የመካ ሰዎች እናንተን ቢጋደሏችሁ ኖሮ አለ አለዚነ ከፈሩ እነዛ የካዱት ከእናንተ ጋር በሙሉ ኃይላቸው ቢጋደል ኖረው ለወለው አድባር ጀርባቸውን ሰጥተው ፈርተው እንዲፈረጥጡ ሁሉ አደረጋቸው ነበር። ምን ማለት ነው? قد احاط الله بها ብሏል። መካ ሙሉ ለሙሉ አላህ ከቧታል። ከቧት ለሙእሚኖች ሊያስረክባት ሙእሚኖችን ከመዲና እንዲንቀሳቀሱ መመሪያ ሰጥቷል። አይ መካን እንዲዋና ያስረክብም እንጋደላለን እንኳን ቢሉ እኔ በራሴ መንገድ መካን ለቀው ፈርጥጠው እንዲሸሹና ፊታቸውን አዙረው እንዲሮጡ አደርጋቸው ነበር። መካን እንዲለቋት አደርጋቸው ነበር። ወላኪን እነሱም ከናንተ ጋር ሊዋጉ አልፈቀዱም። ልቦቻቸውስ ፍርሃት ተረዝርዟል። ሲደመር ደግሞ ነገሩ ሁሉ ስላስፈራቸው ካንተ ጋር በስምምነት መካን ሊያስረክቡ እንደወሰኑ ስለታወቀ እኛም ሌላ ኃይል አምጥተን እነሱን መጉዳት አላስፈልገንም። ثم لا يجدون ከዛ በኋላ አያገኙም ማለት እናንተ ጋር ሊጋደሉ ይፈልጉ ኖሮ تذكير لهم بنعمه اخرى اي ولو قاتلوكم اهل مكه يمكا سوج مكه لمكفس تنقساقسوا بيجادلواچو نورو ولم يقع الصلح بينكم وبينهم بنانتنا بنسو مكاكل سمنتو باينور نورو لغلبوا لغلبوا وانهزموا امامكم ولم يثبتوا في لفيتاچو صنتو يقوم نبر تشنفوا اگر لقه كله انديوتو يدرج نبر ثم كذا بوالا دمو لا يجدون وليا ميرداچون ماغنوابي ماغنيم ولا نسيرا رداتن ميهون يميطبقاچ مينكباكباچ وابين ماغنيو نبر مالت كنبيو غار مكه لمكفس سيغبو سيجمرو مالتنا ولا مكه سيغبو قريشوچ بيبلو طورنت بكفتو الله دل اندمسطاچ منم شكال نبرنيم الناسو اگر لقاو يوطالو نانتم መካ መቋጥራቸው አይቀር ነበር። ነገር ግን አላደረጉትም። አቡ ሱፊያን በሰራው ስራ ሁሉ በየቤቱ ወይቱ መስጂድ ሐረሙስ ግማሽ ተሸሸገ። አቡ ሱፊያን ቤት ተሸሸገ። የተወሰኑት በጣም አጥፍተናል ያሉ መካን ለቀው ፈርተው ሸሹ። ጦርነት ሳይገጥሙ ማለት ነው። ስለዚህ እነሱም ጦርነት መቅጠሙን ትተው በሰላም ነው መካን ይለቀቁላችሁ ተረከባችሁ ትጅላችኋል። አብዛኞቻችሁ ታቀላችሁ ልክ ረሱል መካን ሲቆጣጥራት ቢላል ወጥቶ አዛን አለ። ሲደመር መካ ውስጥ የነበሩ ጣዖታቶች ወጥተው ተሰባበሩ። የመካ ትልልቅ ሰዎች ሁሉ ዙሪያ ጥምጥም ተጠሩና ረሱል ፊት ለፊት ቆሙ። ረሱልም እኔ ምን ማድረግ ይመስላችኋል ብለው ሁሉ ጥሪ ያቀረቡ። እነሱ ምን አሉ? አንተ የተከበርክ የተከበረው ሰውዬ ልጅ አንተ ካላዘንክልን ሌላ ምን ይውጣናል ምናምን ብለው ስለ ረሱል ያላችሁን ስሜት ገልጸው ይቅርታ የመጠቅ ስሜት ሲያሳዩ ረሱል ወሰዱት እርምጃ ምንድነው? اذهبوا وانتم طلقاء ነበራቸው። خلاص ሂዱ ካሁን በኋላ ነፃናችሁ እናንተን በተንኮል እንደለቀቋቸው ታሪኩ ይናገራል ማለት ነው። ሱነተላህ ይህ የአላህ ሱና ነው። ሁሉ ጊዜ አማኝ ለያዘው እምነት ሲታገል ሲሰብር ጽናት ሲያሳይ ሁሉ ጊዜ ረዳዋለሁ ሁሉ ጊዜ በላይነት ልሰጣለሁና ይህ ሱነተላህ ነው። የኔ ሱና ነው የአላህ ሱና ነው። አለቲ ያቺ ሱና قد خلت من قبل ከዚህ በስተፊት ያለፈች ማለት ነው። ሰዎች አላህን በጌትነት ተቀበለው እምነት ላይ ሲጸኑና ሲታገሉ ሲሰብሩ ሲጸኑ እኔም ደግሞ مقابلو ድልን የተለያየ ነገር መመስጠት እረዳቸዋለሁ አለ። تلك طريقه الله وعادته التي سنها في من مضى من الامم ያለህ ህዝቦችን ታሪክ ብታገላብጡ አማኝ ይረዳል ካዲያንን ደግሞ ሁሉ ጊዜ እንዲሸነፉ ያደርጋል። መጨረሻ ላይ ሁሉ ድል የሚሰጠው አላህ ለሙእሚኖች ነው። من هزيمه الكافرين ونشر المؤمن قال في البحر سن الله لانبيائه ورسله سنه قديمه وهي قوله كتب الله لاغلبن انا ورسلي الله اننا ملائكتنيوچه ሁሉም የበላይነት እንቀራጀረ ሁሉም አሸናፊዎች ነን ይላል። ስለዚህ ይሄንኑ ቃሉ ነው እንግዲህ መካን ረሱል ሲከፍቱ በዚህ ቃል መሰረት ነው መካን በቀላሉ ድራ አድርገው ገብተው የተቆጣጠሯት ማለት ነው። ወለን ተጅደ አታገኝም ማለት ለሱነቲላሂ تبديلا يا الله انسنا يميلوت اكل اتاغنم سلازي هولم سو مجروچ ادرو كيازا يونه كن اندما واردو ترطار يلني هولم امان بامناتو مسرت كتاغلنا كصنا دلم اندمسطو اما اطراطر ادلم هي مدير حجه نو ايتغيرم ولن تجد لسنه الله تبديلا اندزي عينت يا الله انسنانا حج يميقير بمن ملكو አታገኙም ይላል እንዳይበዛባችሁ እንግዲህ ይሄን ያህል ካልን ይበቃናል جزاكم الله خيرا والسلام عليكم ورحمه الله وبركاته ያልገባችሁ ነር ማየት እንችላለን ኢንሻአላህ ታኒመ وعدكم الله ادلهم مغانم 19 ومغانم كثيره الله ومغانم مالت يمركو جنزبوچنم ለሰጣችሁ ቃል ገባለሁ ከፊራተን ብዙ የሆነችም ማለት ነው ኦ ወመጋኒመ ከፊራተን ياخذونها የሚይዙትን ያው በቁጥጥራቸው ስር የሚያደርጉትን በጣም በርካታ የምርኮ ገንዘብንም ሰጣቸዋለሁ وكان الله عزيزا حكيما الله ይህን በማድረግ ላይ አሸናፊና ጠበኛ የሆነ አምላክ ነው ይህን ከማድረግ ወደ ኋላ የሚያስቀረና የሚከለክለው አካል የለም ይሄ ነው አይደል ማርያም ደደ አን المؤمنين كمؤمنانك اذ يبايعونك قال سيغبو لانك تحت الشجره بذات قاصر فعلم اوك ما في قلوبهم بلباتهم وسط ያለን ነገር فانزل اورد السكينه ارغاتا عليهم بان السول واثابهم جتماتهم فتحا بمكفه قريبا قرب يهونچن ومغانم مركون كثيره بزو يهونن ياخذونها يميزات وكان الله اللهم هونوال عزيزا الشنافي حكيما تبدنيا وعدكم الله الله كتراتشو مغانما مركون كثيرة بزيهون تأخذونها يمتيزوات فعجل أسكاكول لكم لنانت هذه يهن وكفى وكفى الله أعلم أيدي الناس تزيغا الناس يسون إج عنكم كنانت ولتكون اندتهون آية ملكة للمؤمنين لمؤمنوك ويهديكم لمراتشو صراطا منجد مستقيما قد قالتش وأخرى فعليها لتدرسوبات قد أحاط الله الله أكبر بها بأسوا وكان الله اللهم ونوال على كل شيء بهل النقر لي قديرا شاي ولو بهو نورو قاتلوكم النسو يميقاد دلواتو بهو نورو الذين كفروا يكادوت لولوا الأدبار ودهو على يملسوا نبر ثم خزيان بهالا لا يجدون አይችሉም አያገኙም ወልያን ወልይን ولا نصير رداتنا سنة الله هي الله سنانه التي اسوا قد خلت يالفت من قبل كذهم بفيت ولن تجد اتاغنم لسنة الله لا الله سنة تبديلا ملوچان جزاك الله خير قال بقال دب دب دب نادركات بتام دسيلا